وإن كان أصحاب الأيكة لظالمين فلن تقمنا منهم وإنهما لبإيمان مبين. إن كان أصحاب الأيكة لظالمين يتأثب على يتوشتم من دجه بدل أن يتنا عجبا يوشتنا ضروب إرزقنا وإنه كان عندما لتنو إن تخففانا تجيك أتلي رجمو النزيل الشاسة والشاي هونو بتمساس هاي ملكو بتأك تاماونا بدلنو بتاعي جنيو ينفروت مزوج يزوا عينت بحري علاشو تخاتل يوشتنا بدل أن يوشتنا ضروينا نان نزيل سواجي يا نبي الله شعيب هزوشنا ضرو مدين بني بالو كل اللي ميجيني فمعونهم فانتقمنا منهم النجيهنم تبتقلنا الشو وإنهما لدي إمام مبين النجي خلت تكل الوجه قدل في يتتكسه وصدوم يتبالو ينجي الله لكنا عند جناهن أي كعب مبالي مستاوك ويشو عيد كل الوجه هلجا جاتنا كتا جدت من الضرو خلت تشوم وليشا معجر بميوسيو قدانا دارك شابات ربي عيد جنيا اللو لمن ملكتا شوسو ولي مسرون دوانا هدو لي عيدنا لياتنا إسلال مالتنا እና ባውራው ጎዳና ዝልጥ ሆኖ የወትሮ ከተማ ምልክቶች ያሉባቸው መሆኑን ያሳያልና ያስመዝማል። ለዚሁ ጉዳይ አስባችሁ ሁን ብላችሁ እንኳን ባትሄዱ ለሥራ ጉዳይ ወደ ሻም ትሄዱ ጎራ ብላችሁ ብታውት የምለው ነገር ሁሉ በጃር ታውታላችሁና ታገኙታላችሁ ማለት ነው። ولقد كذب أصحاب الحجر المرسلين وآتيناهم آياتنا فكانوا عنها معرضين وكانوا ينحتون من الجبال بيوتا آمنين فأخذتهم الصيحة مصبحين فما أغنى عنهم ما كانوا يكسبون. ولقد كذب أصحاب الحجر المرسلين يا حجر بالبيه تغنبال المتاوق ثم اندجه ملكتن يتشاكنين السبع طلولا ملكتن يتشاكنين سلبة بزا جنة رياضة سلقوا الله الشو اندى السبع طلو نو يميات ايو جن عند نبينا يتلاقوا الله الشو صالحنا الشو عند نبيات سبع طلو سوجين خدن نبي اندى السبع طلو سلم يكوتر سلقوا عندنا ونا عند سو عند النبي كتادة نبي جميل بالنجا وشتامنا ومالتنا ونا ቢፈልግም ባይፈልግም የዓለም ነብያቶች ነው የሚከደው ማለት ነው። ስለዚህ ላንፈርቁ በእና አህል ምሩሱል ይበሉ ይላል እና የነብዮችን መካሪና ማስተባበል ክብደቱን ለማታየት ፋሊህን በማስተባበላቸው ብቻ መልእክተኞቻችንን አስተባበሉ በማለት ወቅትና ይኮነናቸዋል ማለት ነው። ወአተይናሁም አያትና እና እነዚህንም ሰዎች በጊዜው ነብዩላህ ሳሊህ ያአላህ መልእክተኛ መሆናቸውን የሚያረጋግጡ ሙዕጂዛዎች ወይም ተአምሮችን በእርግጥ ሰጥተናቸው ነበር። ያውኑ ሙዕጂዛቸው ግመል ነበረች ከዳራ ወይም ከቆጥኝ ወጣች ትልቅ እና ብዙ የሆነች እንስሳ ተሰጣቸው ነበር። ያንን አስተባበሉ ፈካኑ አንሃ ሙዓሪዲን ያቺኝ አላህን ሙዕጂዛ ወይም ተአምር ከመገንዘብና ከመቀበል ፍላተኞች ሆኑ። ያን ነገር እያዩ እንደገና ሙዕጂዛ እንዳልሆነ እንዱ ዝም ብለው ጆሮ ዳባል በስለው ሊያልፉት ሞከሩ ነው የሚለው። ነይ ህጅር የሚባለው ክልል ደግሞ እዚሁ ዛሬ በሳውዲያ ግዛት ውስጥ ይገኛል። ከተቡክና ከመዲና መካከል ባለው ክልል በዛ አካባቢ የሚኖሩትን ሰዎች በተመሳሳይ መልኩ እንደዚሁ ነብዮችን ካዱና አተባበሩ። እኛ ነብዩ ያአላህ መልእክተኛ መሆናቸውን ለማረጋገጥ ግን የማያዳግምና የማያወላዳ የሆነ ተጨባጭና ግልጽ መረጃ ሰጥተናቸው ነበር። ያን መረጃ ወደ ጎን በመተው በጭላታ ገቡበትን ብለው ነው አምር ወታኑ የንፊቱን ሚነል ጂባል ቡዩተን አሚኒ እነዚህ ሰዎች በጊዜያቸው በጣም የታወቁ ብለዎችና በስልጣኔም የተራመዱ ነበሩ ይባላል። ትልልቅ ጋራና ተራራዎችን ውስጡን እየጎረጎሩና እየጠረቡ እንደንጨት የምድር ቤት ይሰሩ ነበር። የንፍቱን ማለት ይጠርቡት ነበር ጋራውን ውስጡን እየጎረጎሩ በመሳሪያ እና ከያንን ውስጡን ይጎረጎሩና ያዘጋጁና ጉኑት በጣም ውብና ዘመናዊ የሆኑ ቤቶች ይሰሩ ነበር። እንትሩ አንኒ እና ከጎረቤት ሀገር የሚመጡ ወራሪዎችና ዘራፊዎች እንዲያጠቋቸው ጸጥታ አስተማማኝ የሆነ ቦታ ትልልቅ ጋራና ተራራዎችን ውስጣቸውን እየጎረጎሩና እያነጹ ለዘላለም ቢኖሩ ምንም አይነት ችግር የማይደርስባቸው የመስላቸው ነበር ነው ነው። ግን እኔ ጋራ በመጣላታቸው ሳቢያ ፈአፈደቱ ሙስሐቱ ሙስሂ ከለታት አንድ ቀን ማልዳ ሰዓት የመላእክት ጩኸት ደረሰባቸውና አደባያቸው ዳርሰታል። አንድ ጊዜ ጩኸቱን ሲለቀው ያ ሁሉ ቤታቸው በላያቸው ላይ ጋራው ተራራው እየተተራመሰ ጥብራያቸው ሆነላቸው ነው ነው። በምድር ከውጭ የነበሩትም እንዳሉ በድንጋጤው ብቻ ረገፉ። ተማአግናንሁም ማካኑ ሲቡን ሲት እንግዲህ ለሚመጣው ሁሉ አደጋ ይከላከልናልና ያድነናል ብለው ሲያዘጋጁትና ሲያንጹት የነበረው መኖሪያ ቤታቸውና መሳሪያቸው ከኔ በኩል ከተሰነዘረው አደጋና ዱላ የሚመስጥና የሚያድን ሆኖ አልተገኘም ይላል። وما خلقنا السماوات والأرض وما بينهما إلا بالحق وإن الساعة لآتية فاصفح الصفح الجميل إن ربك هو الخلاق العليم ولقد آتيناك سبعا من المثاني والقرآن العظيم لا تمدن عينيك إلى ما متعنا به أزواجا منهم ولا تحزن عليهم واخفض جناحك للمؤمنين وقل إني أنا النذير المبين وما خلقنا السماوات والارض وما بينهما الا بالحق سبعتن سماوات وكنا مجرنم بمكاكلاتشو يابتن فكرتات وشهدو وارفترناتشوهم لأونتنا لكم نجار بهولدي سلني من النتنا معنى النسو يميتكمنا يمياتسمرو عادر جنة ونجي فترناتشو ان انت انجم التاتبوت انجو سراساتنا تجي لما سعلم بيه لتاوتا يفتركمنا سلنو عين سلاتشو ونعم انا መጀመሪያ እንግዲህ ዓለምን አፈጣጠር ዓላማዋን የተገነዘበ ሰው በዚህ ምድር ላይ ከአላህ Subhanahu Wa Ta'ala ፍቃድ ውጪ ሆኖ ስተትና ጥፋትን ሊሰራ አይችልም። ግን ምድርንም ሆነ ሰማይን ዝም ብሎ ለጫወታ ነው የፈጠረው የሚል ሰው ነው እንደፈለገ የሚባልግባቸው ማለት ነው። መጀመሪያ ሊታወቅ የሚገባው ሰማያትንም ሆነ ምድርን በውጣቸውና በዙሪያቸው ያሉትን ፍጥረታቶች አላህ Subhanahu Wa Ta'ala የፈጠራቸው ለቁም ነገር ነው። እሱን ባለቤታቸውን አስተዋውቀው በዚያው ያሉ ፍጥረታቶች ሁሉ እሱ የሚወደውና የሚፈልገውን ሰርተው ለዘላለም ክብርና ጸጋ እንዲበቁ መድረስ ነው እንጂ የተዘጋጀው እንደገና ለመዋጃና ብልግና ህገወጥ ተግባር ሊያራምዱና ሊያስተናግዱ አልተዘጋጁም ማለት ነው። ወእነ ሰዓተ ለአትየቱ ማንኛውንም ሰራተኛ የሥራ ዋጋውን ለመመንዳትና ለመስጠት ደግሞ ያቺ የመጨረሻ ዕለት ቀጠሮ መጭነች። እናንተ እንደማትመጣ ብትገምቱ ጫማ ቀን ከለታት አንድ ቀን ቀጠሮዋን ጠብቃ ትደርሳለች እና ትከሰታለች ይበላቸው። ተስፋ ይስተፋል ጀሚል ይህን ከነገርካቸው በኋላ አንተን በመቀበልና በመከተል ፈንታ እንደገና የሚያሾፉና የሚሳለቁ በአንተም ሆነ በተልእኮ የሚቀልዱ ካሉ ለጊዜው አትበሳጭና አትናደድ። ያላየህ ያልሰማ መስለህ መልካም ማለትን እለፋቸው። እኔ ግን ያው ቀጠሯቸው ሲደርስ ዋጋቸውን እሰጣቸዋለሁኝ። ታቸው እንግዲህ እንዲያምኑ ከልባቸው እየመከሩና እያስተማሩ እነሱ ይቀልዱ ነበር። ያዩ አደዲኑ ዲላለይ ትግሩ እንደከለ መጅኑን ይያሉ ያሾፉ ነበር። ይህ ሲሆን ነብያችን በጣም አስተዋይ ቢሆኑ ሰውናቸውና አንዳንድ ጊዜ ይሰማቸዋል ይናደዳሉ። እኔ ለነሱ ነጃት እየታልኩ እነሱ ለምንድን ነው ገኘ የሚቀልዱት ይያሉ ይናደዱ ስለነበረ አስተናገ። እነዚህ ልጆች ማለት ናቸውና ዝም ብለህ ነቁም ነገሩን ከነገርካቸው በኋላ እነሱ የፈለጉት እንዲወርፉህም ቢዘልፉህም ያላየው ያልሰማ መስለህ ዝም ብለህ ለፋቸው ቀጠሮው ሲደርስ ያገኙታል ነው የሚለው። እነ ረበከ ወል ኸላቁ ልዓሊም ያንተ ጌታ የሁሉ ነገር ፈጣሪ የሁሉንም ነገር ምስጢር አዋቂ ነው እና ለእነዚህ ሰዎች የስራ ዋጋቸውን የሚሰጥበት ጊዜ ሩቅ አይደለም እና ወቅቱ ደርሶ እስከሚበቀልልህ ድረስ እሱ ያላየና ያላወቀልኝ መስሎ አትናደር ተይዞላቸዋል ነው የሚለው። ወለቀድ አተይናከ ሰብዐን ሚነል መሳኒ ላንተ ደግሞ ታላቅ ለመሆን እነሱ ባለማው ባለዋቂነት ያቃለሉ ሁሉ እንኳን ነደገንዳ የተከበርክ ትልቅ ሰው ለመሆን ላንተ ልጅ የሆነ በሰባት አንቀጽ የተከፈለ የተከበረ መልእክት ሰጥተናል ይላቸዋል። እና እነዚህ በሰባት አንቀጾች የተከፈሉት ተደጋጋሚ የሆነች ማለት በየዕለቱ ተደጋግማ የምትነበብና የምትጠራ የሆነች የህይወት መመሪያ ተጥቻለሁ። ወልቁርአን አልዓዚም ከዛም ደግሞ ተጨማሪ የሆነውን ታላቁንና ዝነኛውን ቁርአንንም ለጅቻለሁ። የዚህ ዕድልና ጸጋ ባለቤት የሆነ ሰው በማንም ሰው ዘንዳ እናዋርደዋለን ተብሎ ቢሞከር ያ ሰው የራሱን ነው እንጂ የሚጎዳው አንተ ልትዋረድ አትችልም። ምክንያቱም ትልቅነት በዚህ ተመስክሯል ተረጋግጧልና ማለት ነው። እና ሰብአ ሚነል መታኒ ወልቁርአን አልዓዚም የተባለው ራሳቸው በሐዲስ እንዳብራሩት ባለ ሰባት አንቀጽ የሆነችው ተደጋጋሚ ሱራ ማለት ሱረቱል ፋቲሃ ናት። ሱረቱል ፋቲሃን ፈጥቻለሁ አንተ ታላቅ ለመሆነ መለኪያና ማረጋገጫ ይሄ ብቻ በቂ ነው ሌላው ቀርቶ ማለት ነው። እሺ ሱረቱል ፋቲሃ እንግዲህ በሰባት አያት ነው የተከፈለችው። ግን አላህ Subhanahu Wa Ta'ala ማንኛውም ነገር በፈለገው ደረጃ ይለያልና ያበልጣልና ከማንኛውም የቁርአን ሱራ ለይቶ ሶላት በተሰገደ ቁጥር ያለ ሷስና ሆነ ፈርድ እንዳይሰገድ በመደንገግ በቀን ብዙ ጊዜ እንድትደገም አድርጓታል። ሚነል መታኒ ማለት ሚነል ሙከረር ሁሉ ወቅት ወሒን ማለት ነው። እና በሐዲስ እንደተነገረው لا صلاة إلا بفاتحة الكتاب يالسوى صلاة أيهون يالسوى صلاة يسجده صفى صلاة خداج خداج خداج إنجافنا يالسوى نجف نجر وهاد عندما ينوره ثمبلو قنبشتنا مالاتو إذيك كما يسهتم إلى اللمان ينجدي بفرد صلاة درجة انقواد يسجده وسج بكأن عمسو صلاة وشي عسرى سبعة ركعان عشو نزع عسرى سبعة ركعان جلو فاتحة كالتكر رباتو بسكر تكوتار النجي الله عشو لكن قبلنا بعديا كنا دمو امره كسجده سكرى سبعة لا يسجد خلال بكأن ما لدنا فما كاي درجة انقواد يوسج ስለዚህ እንግዲህ በነዛ ሁሉ ረካዓዎች ሶላተል ፋቲሃ እሷ ሶላተል ፋቲሃ ካለች ያው ሶላቱ የተሟላ ይሆናል። እሷ ታስኖርክ እሷን መጥራት እየቻለ አንድ ሰው በሌላው ሶላት ተካታለው ቢል ሶላታው እንጂ እንኳን ቢቀራ አይቆጠርለትም ያለሷ ሶላት የለም ተብሏልና። ይህችን እንግዲህ ልዩ ምስጢር ያስቀመጠባትን ሶላ በተለይ ላንተ ነው ያወረደልህ ይላል። ሌሎች የቁርአን ሶላዎች በቃል እንኳን ሳይሆን በሐሳብ ደረጃ ሁሉን ሶላዎች በቀደምት ነቢያቶች ተወርደዋል በመለክት ደረጃ ይባላል። ተመሳሳይ ሱራ አለ በተውራት በእንጂ ሱራቱ ፋቲሃ ግን ለማንም ነብይ ያልተሰጠች ለአንተ ብቻ ነው የለገስ ነው ይላል። እሷ ብቻ ሳትሆን ደግሞ የሷን ጽንሰ ሐሳብ የሚያብራሩና የሚተነትኑ ሌላ 113 አንቀጾችን ጨምሮ ተብቻለው። ያ ቁርአን የሚባለው በድምሩ 114 ነውና ሳን ጨምሮ ማለት ነው። የዚህ ደረጃና ማዕረግ ባለቤት የሆነው ሰውዬ አንድ ካፊር ሙሽሪክ ቢዘለፍና ቢመከፍ ምንም ክብሩ አይቀነስበትም። ትንሽማ ብትሆኑሮ የዚህ ደረጃ ባለቤት ልትሆን አትችልም ነበርና ይህን ሰተነሃል ይላል። ወልቁርአን አልዓዚም እና በዛይርም በባጢንም በዲንም በዱንያም በአካልም በመንፈስም ሁሉን ነገር ያካተተና ያጣመረ የሆነ እና እዚህ ቀረህ የማይባል የተከበረና የተቀደሰውን ቁርአንም ለአንተ ሰጥቻለሁ። በመሆኑ ከአንተ የበለጠ ታላቅና ባለጸጋ እድለኛ ሰው የለምና ይላል። ናተሙቸና አይኔ አይኖችን በጉጉትና በአርናቆት እንዲያትለካቸው ኢላማ መታና ቢሂ አዝዋጀን ይሁን እነዚህ ለጥላቶች ለካፊሮቹ ያጣቀምልበት ወደ ሆነው ጸጋ እለታው የዱንያ ብልጭልጭ ትልቅ ነገር ያላቸው መስሎህ እነሱን በአርናቆትና በጥናቻ አይንህን እንዲያትልክና እንዲያቀናባቸው ተጠንቀቅ ይላል። ሀገራችን በተለምዶ የወረደላቸው ስረቱ ወዛሀ ቁርአን የጠራቸው አይባል እንዲህ ይባላል። አንዳንድ እንዲህ ተራ ነገር የሚነገሩ ነገሮች ቁርአን ጋር ድንገት ይገናኛሉ ማለት ነው። እና አላህም ስብሓነ ወተዓላ እጅ ለማለት የፈለገው ቁርአን የተሰጠ ሰው ከማንኛው ምድለኛ በላይ የላቀ ነው፣ እኔ ያከበርኩት ነው፣ ምስጥርቃን ያስቀመጥኩበት ነው ነው። ስለዚህ አንተ ትልቅ ለመሆን ሱረቱል ፋቲሃን እንደገና ደግሞ ሌሎችን ሱራዎች ሁሉ አውርደላለን የተከበረ ቁርአን የዚህ ቁርአን ባለቤት ሰውን በዚህ ምድር ላይ አንተን የሚያሳላቸው ጭራሽ የለም። ስለዚህ የሚያብልጭልጭ በሀብት በስልጣን በወገን የታጀቡና የተከበቡትን ሰዎች አይተህ እንደ ማንኛውም ተላላ ሰው እግዚአብሔር ትልቅ ሰው ነው አላህ አክብሮት ነው ወይ የሚያልሳ የሰጠው ይህን ያህል ስልጣን የሰጠው ብለህ በአርናቆታይን አይንህን ወደ እነሱ ላክ እንዲያስታደርግ በምንም አይነት ካንተ የተሻለና የበለጠ ሰው እንደሌለ አውቀህ በራስህ ተማመን። ሌሎችን ግን የበታች ውዳጅ አድርገያቸው ቁርአን እስከሌላቸው ድረስ ነው ነው። እና ይሄ ለእሳቸው ብቻ ሳይሆን ከእሳቸው ተነስቶ ከይሁዳውን ቀዲ እንደተባለው ለኡመታቸውም ጭምር መመሪያ ነው። አላህ ዲን የሰጠው ሰው በተለይ በቁርአን ህይወቱን ለመምራት ያቻለው የሆነ ሰው አላህ ከፈጠረው ሁሉ ፍጡር በላይ ክቡር መሆኑን አውቆ ሊኮራና ሊደሰት ይገባል። ሌሎች ግን የተለያዩ ብልጭልጮች ዱንያ፣ ሀብት፣ ስልጣን፣ እድሜ፣ ጤንነት የተባለው ሁሉ ነገር ያላቸው ቢኖሩ ኢማን ከሌላቸውና ቁርአን ከሌላቸው ሁሉም ዋጃቢስ መሆናቸውን አውቀናቃቸው እንጂ አታክብራቸውና አታርነቃቸው። እነሱ የተሰጡባቸውን ብልጭልጭ ጸጋዎች እንዴት ትልቅ ነገር አድርገህ አይኔን ወደ እነሱ በመላክና በመቀላወጥ እንዳታደንቃቸው ይላል። እና አዝዋጅን ማለት አንዋዓን ሚንሁም ከነዚህ ተካፊሮቹ የተለያዩ ጎሳዎች ምዕራባውያን ሆነ ምስራቃውያን ነጮችም ሆኑ ጥቁሮቹ የተለያየ የለት ብልጭልጭ ዱንያ ብልጽግና ስልጣን ሊሰጣቸው ስልጣን ሊኖር ይችላል። ያን ሁሉ እንደ ትልቅ ነገር አድርገህ ዋጋ አትስጠው፣ በዋጋይን አታስተውለው ነው። ወላ ተህዘን አለይህ አንተ ደግሞ የሚበጃቸውን ተነገርካቸውና ተመከርካቸው በኋላ አንቀበልምና አንከተልም ቢሉህ አትዘንላቸው። ሰው የሚያሳዝነው ባላወቀው ነገር ሲጠፋና ሲጠቃ ነው። እነዚህ ግን ነግረሃቸው እምቢ ካሉ ልግመኞች ስለሆኑ በአውቆ ጠፍነታቸው ልታዝንላቸውም አይገባም ነው። ወይም ወላ ተህዘን አለይህም ማለት እነሱ አንተን ለማጥፋትና ለማጥቃት ቢስጨረጨሩ እንዳትሰቡት ይሳካላችኋልና ያጠፉኛል ብለህ አትዘን እኔ ያለሁ ወላሂ አዝሙከ ሚነናስ እንዳለው ማለት ነው። ይህም እንግዲህ ለዱዓ ተለሳል የሐቅ ሁሉ መመሪያ ነው። ላይካቸውን ፈለግ እስከተከተለ ድረስ ካፊር የፈለገውን ያህል ቢጨረጨር አላህ ስብሓነ ወተዓላ ትክክለኛና ሐቀኛ የእሱ ሰዎች እስካሉ ድረስ በመጨረሻ የማታ ማታ እንዲህ ድሉ የአለል ሐቅ መሆኑን ያበስራል ማለት ነው። ወክፊር ጀናሐከ ሊልሙእሚኒን እና በአንጻሩ ግን አማኝ ለሆኑት ተከታዮችህ ክንፍህን ዝቅ አርግላቸው ይላል። ማለት ለካፊር በሀብትም በስልጣኔም በስልጣንም በፈለገው ነገር ቢበለጥግ ቢመጥቅ እሱን ተዋጋ አትቁጠረው፣ ተው ዝም ብለህ። በዛ ፈንታ ይልቁንስ ደካማና ጎስቋላ የሆነውን አማኙን በእኔ ዘንዳ ክብር ያለው እሱ ስለሆነ ለእሱ ነው ዝቅ ብለህ በትህትና ነውር ክብር ብለህ ማስተናገድና ማክበር ያለብህ ይላል። እና እንግዲህ ሰው ናቸውና እነዚህ ስልጣን ያላቸው ሀብት ያላቸው በጊዜው ተሰሚነት ያላቸውን ሰዎች አክብሮትና አድንቆት እንዳይሰሯቸው፣ በዛ አንጻር ደግሞ ሙእሚኖቹን ደካሞቹን ምስኪኖቹን እንዳይንቋቸው ነው አላህ ስብሃነ ወተዓላ። ለእነዚህ አብረው ላሉ ሙእሚኖች ናቸው ትልቆቹና በእነሱ ክንፍን ዝቅ አድርግላቸው ይላል። በመሰረቱ ሰው ክንፍ የለውም እና የአሽሙር አነጋገር ነው። መልካም ጠባይህን ለእነሱ ለግሳቸው፣ በእስትናና በአክብሮት አስተናግዳቸው ማለቱ ነው። ልክ አንድ በራሪ ጓደኛው በሚመጣ ጊዜ ባጠገባቸው ሊያርፍ ሲል እዛ አካባቢ የነበሩት በራሪዎች ነውር ክብር ብለው የሚቀበሉ ይመስሉና ክንፋቸውን ዘርጋ አድርገው እንዴ ይላሉ። እስከሚያርፍ ድረስ ሊያርፍ እንደገና መልሰው እንትን ይላሉ እና እንኳን በደህና መጣ የሚሉ ይመስላሉ ማለት ነው። እነዚህ እንስሳቶች እንኳ በወፍ ደረጃ ለወገናቸው አክብሮት ይሰጣሉ። አንተ ደግሞ መቼም እውቀት ሕክማ ከማንም ነገር ይወሰዳልና ከነዛ ከአዋፎችና ከአሞራዎች በተሻለ መልኩ ለተከታዮችና ለወገኖቹ ትሁትና ውለታችነትን አሳይተህ ክብር ስልጣን ሳይሰማ ለሙእሚኖቹ በሚገባ በመልካም ጠባይና በስነ ምግባር አንከባክበህ መያዝና ማስገሰድ ያለብህ እነዚህን እንጂ እነዛን ጥጋበኞችንና ትምተኞቹን አይደለም ይላቸዋል ማለት ነው። እና በአጠቃላይ ለወገን መልካም ስነ ምግባር እንዲኖራቸው፣ ለጥላት ደግሞ የማይነኩ እና የማይበገሩ እንዲሆኑ በሌላው አያት ሩሐማኡ በይነሁም አሽዳኡ ዐለል ኩፋር እንደተባለው ማለት ነው። ወቁል ኢኒ አነል ነዚሩል ሙቢን እና ለወደፊትም ሆነ ለጥላቶች ደግሞ እኔ ለእናንተ ለሰው ልጆች የሚጎዳችሁን ነገር ሁሉ የማሳውቅና የማስጠነቅቅ ግልጽ የሆንኩኝ አስጠንቃቂ እንጂ ከዚህም በታች ከዚህም በላይ አይደለሁም በላቸው። ተከታዮችም እንደ ቀደምት ነቢያቶች እያጋነኑ እንደ ነቢዩላህ ኢሳ ጌታ ነው የጌታ ልጅ ነው ብለው ገደል እንዳይገቡ እኔ ነቢይ ነኝ፣ ያው ለሰዎች የሚበጀውን መመክር የሚጎዳውን ማስጠነቅቅ ነው ይበላቸው። ለጥላቶችም ደግሞ የለም አወናባጅ ነህ፣ ውሸት አምነህ መጅኑን ነህ የሚለውን ነገር ይዘው እንዳይጓዙና እንዳይጠፉ እኔ እናንተ እንደምትሉት አወናባጅ ውሸታም ሳልሆን ለእናንተ የሚጠቅማችሁን የሚነግር የሚጎዳችሁን የማስጠነቅቅ የሆንኩኝ ነኝና ለአቀለም እንዳለ ሰው ለአቅፈር እኔ ከዚህም በታይ ከዚህም በላይ አይደለሁም ነቢይ ነኝ ብለህ ንገራቸው። ከዚያ በኋላ የራሳቸው ያውቃሉን ያዋጣቸውን ማለት ነው። كما أنزلنا على المقتسمين الذين جعلوا القرآن عضين فوربك لنسألنهم أجمعين عما كانوا يعملون فاصدع بما تؤمر وأعرض عن المشركين إنا كفيناك المستهزئين الذين يجعلون مع الله إلها آخر فسوف يعلمون ولقد نعلم أنك يضيق صدرك بما يقولون فسبح بحمد ربك وكن من الساجدين واعبد ربك حتى يأتيك اليقين. እና ይህን ከነገርክና ካስጠነቀካቸው በኋላ የማይሰሙና ልብ የማይገዙ ካሉ በእንዲህ አይነቶቹ ትዕቢተኞችና ትምክህተኞች ላይ እኛ የምንወስደውን እርምጃ እናውቃለን ይላል። እና እርምጃውም በጥቅሉ ከማ አንዘልና አለል ሙቅተሲሚን ካሁን ቀደም ቁርአንን በተለያየ መልኩ ሲከፋፍሉ በነበሩት ግለሰቦች ላይ የወሰድነውን አይነት እርምጃ ልንወስድባቸው እንችላለን ይላል። አለዚነ ጀዐሉ ልቁርአነ ዒዲን እነዚህ ተከፋፋይ ወይም ከፋፋይ የተባሉት ቁርአንን የተለያየ ዘርፍና ገጽታ የሚሰጡት የሆኑ ይላል። ማለትም ከፊሎቹ ቁርአንን እንግዲህ አስተያየት ሲሰጡ ሲህር ነው፣ ሟርት ነው፣ አስማት ነው ይሉ ነበረ፣ ህዝቡ እንዳይቀበለው ለማድረግ ማለት ነው። አንዳንዶቹ ደግሞ የጠንቋዎች መሳሪያ ነው፣ የጠንቋዎች ዜማ ነው ይሉ ነበር። ሌሎቹ ደግሞ የጥንት እንቆቅልሽ ነው፣ ተረት ተረት ነው ይሉ ነበረ። እና ቁርአንን አላህ ስብሓነሁ ወተዓላ ባለቤቱ እንዳወረደውና እንዳስተዋወቀው የዓለማት መመሪያ መለኮታዊ የቃል ነው ማለት ቀርቶበት እነሱ እንደፈለጉ የተለያየ ስምና ትርጉም በመስጠት የሚከፋፍሉ የሆኑትን ተንኮለኞችና ደበኞች እንዳጠፋናቸውና እነሱን እንደተበቀልናቸው ሁሉ አሁንም የተረፉትን ርዝራዦቻቸውን በዛው መልክ ልናጠፋቸው እንችላለን እንዲካሉ ይላል። ፈወረብከ ለነስአለነሁም አጅማዒን፣ ከጌታ ይሁንብኝ ማለትም በራሴ ማለት ነው። እነዚህን ሰዎች ለነስአለነሁም እንጠይቃቸዋለን አጅማዒን በጥቅል ሁላቸውም በቁርአንና በነቢዬ እንደፈለገ ዘባርቀው እንዲሁ በነጻ የሚለቀቁ እንዳይመስላቸው በዚህ ምድር ላይም ሆነ በመጪው ዓለም በጥብቅ የተናገሯትን ሁሉ አንድ ባንድ የምጠይቅና የምመረምርበት ጊዜ ይመጣል። አማካ ነው ያመሉን። ስለ ዲኑ ጉዳይ በአጠቃላይ ይሰሩት የነበረውን ስለ ነብዩም ያላቸውን አስተያየት፣ በዲኑም በኩል ያላቸውን አመለካከት በአጠቃላይ እንግዲህ አፍራሽ የሆነ ተልኳቸውን ራሳቸው መካዳቸው አልበቃ ብሎ ሌላው ህብረተሰብ እንዳይጠቀምና እንዳይከተል ስሙን በማጥፋት እንዳይበላ እንዳይዘራ ሲያደርጉ የነበሩትን ተንኮለኞችና አድመኞች ሁሉ በጌታ ይሁንብኝ በጥብቅ ጠይቃቸዋለሁ እንጂ እንዲሁ ዝም ብሎ በይለፍ አይተውም ነው የሚለው። ፈስዲያ ቢማ ትኡመሩ፣ አንተ ግን ስራህን መቀጠል አለብህ። የታዘዝከውን ነገር አፍርጠው፣ በተለይ በተውሂድ ነክ ነገር ድርድር አያስፈልግምና እንቁራርቀ ነገራቸው ስህተት ውስጥ እንዳሉ ማለት ነው። እና ሙዳሃና መግባባት ምናምን የሚባለው ነገር በፍሩዕ ነገር ነው፣ በቅርንጫፍ ነገር ሐላል ሐራም በሚባል ይሄ ሐሰናት ወይም መክሩሃት የሚባለው ነገር ላይ እንደ ሁኔታው ሰዎችን እያግባቡና እያባበሉ መያዝ ይቻላል በስልት ማለት ነው። ግን ተውሂድ ላይ ያንን ውቅጩን ካልነገሩት አንድ ሰው ያ የተጠመደበትን ጣዖት ስህተት መሆኑን ካልነገሩ ሊመለስ ስለማይችል እገሌ ይሰፋዋል ቅር ይለዋል ማለት አይገባም። እያንዳንዱ ጣዖታውያን አንተም ፀሐይን ብትገዛ ጨረቃ ከዋክብት እንዲሆን ወንዝም ላምም የፈለገውን ነገር ከአላህ ውጭ የምትገዛ መልአክም ይሁን ጅንም ነቢይ እንዲሆን ወልይ የፈለገውን ነገር የምታመልክ ሁሉ ከአላህ ውጭ እስከሆነ ድረስ ስህተት ነው። እነላ ላ ያቅፍሩ አን ሽረከ ቢሂ በማለት ፍርጥ አድርገ መናገር መቻል አለብህ ይላል። ወአሪድ አን ልሙሽሪኪን፣ ይህም በምትል ጊዜ ግን ጣዖታውያን የተባለ ሁሉ ሊበላ ያሰፈስፋልና እነሱ ያጠፉኛልና ያጠቃኛል ያጠቁኛል ብለህም አትፍራ። እነሱን ተዋቸው፣ እንደሌሉ እርሳቸው የፈለጉትን ነገር ለማድረግ ሲሞክሩ አይሳካላቸውም። ወላሁ ያዕሲሙከ ሚነናስ እንዳለው እኔ የተጎንህ ነኝ ይላል ማለት ነው። እና ለዚህ አባባሌ ማረጋገጫም ከፈለክ ደግሞ ኢና ከፈይናከ ልሙስተዚኢን፣ ካሁን ቀደም አንተን ሁን ብለው እየተከታተሉ ሲያሾፉና ሲሳለቁልህ የነበሩትን ሰዎች ሁሉ በቅተናሃል አይደለም እንዴ? በዚሁ በመካ ከተማ በጣም የታወቁ ቀንደኛ ተቃዋሚዎች ነበሩ፣ ካጎታቸው ከአቡ ለሀብ ጀምሮ ማለት ነው። ልክ ስራቸውን ትተው እሳቸው በአካባቢ ለማስተማር በተንቀሳቀሱ ቁጥር ከኋላ እንደ ጅራት እየተከተሉ እየሄዱ እሳቸው አዩሃና እስኩሩ ላኢላሀ ኢለላህ ቱፍሊሑ እኒ ነዚሩን ለኩም በይነ የደይ ዐዛቢን ሸዲድ፣ ቂያማ ቀን ተመድረሱና መከራ ውስጥ ከመግባታችሁ በፊት እኔ ለእናንተ በጣም አሳቢና ተቆርቋሪ የሆንኩኝ አስተማሪ ነኝ። ስለዚህ ከአላህ በስተቀር ያለ ነገር ሁሉ አይጠቅማችሁምና አይረዳችሁም፣ በአንድ አላህ ብቻ ተመኩና ተማመኑ ብለው ሲናገሩ እዛ ቁጭ ብለው ሲያዳምጡ ይቆዩና እንደ ሌላው ህዝብ እሳቸው ጨርሰው ከመድረኩ ሲወርዱ እንደገና እነሱ ይቆማሉ በቦታቸው ላይ። እና ይኸው አሁን ይሄ ሰውዬ የተናገረውን ሁላችሁም ሰምታችሁታል። ለእዋህ ሰው ላላወቀው እውነት ይመስላል፣ ላፈጨው ሊነሳ ነበንል ይላል አቡ ለሀብ ይነሳና፣ እኔ ግን የማታውቁኝ ከሆናችሁ የአባቱ ታላቅ ወንድም ነኝ። ስለዚህ ከኔ የበለጠ ስለ እሱ ማንም የሚያውቅ የለም። እሱ እንደሚለው ነቢይ ቢሆን ኑሮ ክብሩ ለእኔ ነበረ የወንድሜ ልጅ በመሆኑ፣ ግን አወናባጅ ነው እንደሚለው አይደለምና እኔ የመጀመሪያው ተቀባይና ደጋፊ እሆንለት ነበረ፣ ግን ኋላ ባልሆነ ነገር ተሳስታችሁና ተወናብዳችሁ እነገሌ እንዲያደረጉን እንዲያስሉና እንዲያተወቅቱ ውርድ ከራሴ ነው የምነግራችሁ። እኛ አልተቀበልነውም፣ ቤተሰቦቹ ዘመዶቹ ውሸታ መሆኑን ነው የምናውቀው፣ እንዳትቀበሉት በማለት ያንን እሳቸው ሲዘሩት የዋሉትን ሁሉ በአንድ ጊዜ ድምፅስ ያደርጋል እንደላፊስ ማለት ነው። በዚህ መልክ እንግዲህ የእሱ ተባባሪዎች የሆኑ ወደ አምስት የታወቁ ባላባቶች ነበሩ። እነዛን አላህ ስብሓነሁ ወተዓላ በተለያየ አጋጣሚ ለቀማቸው፣ በአንድ ሰሞን ጨረሳቸው። እና ለወደፊት አንተን ተልእኮ ለማደናቀፍ የሚሞክሩና የሚያስቡ ካሉ እነዛን የፊተኞቹን ያያያቸዋል። ልክ የዛ አይነት እርምጃ ነው እና የሚወስድባቸው። አንተ ግን ማንንም ምንንም ሳትፈራ ስራህን ቀጥል፣ እሾሁን እና እንቅፋቱን እኛ እናነሳልሃለን አላቸው ማለት ነው። አለዚነ የጃአሉነ ማአላህ ኢላሃን አኸር፣ አንተ ተውሂድን አጥብቀ ስትሰብክና ስትነግር እነሱ ደግሞ በተቃራኒው ከአላህ ጋር የተለያዩ ጣዖታትንና ጽላቶችን በመደርደር እነላትንና እዛን እነመናትን ነሁበልን መካድ የለባችሁም እያሉ ሽንጣቸውን ገትረው ሲከራከሩ የነበሩትን ቀንደኛ ጥላቶች እያንዳንዳቸው ዋጋቸውን እንደሰጠኋቸውና እንደገላገልኩ ሁሉ አሁንም የነሱ ፈለግ ተከታዮችና ረግራጆች ካሉ እርምጃችን ይቀጥላል አንተም ትራን ቀጥላላችሁ ፈተው ያለሙ እና እንዲህ አይነት እንግዲህ አፍራሽ ተልኮ የሚያራምዱ ሰዎች ምክሩና ማስጠንቀቂያውን የማይሰሙ ከሆነ በጀግር የምንወስደው እርምጃ ከትንሽ ጊዜ በኋላ ያውቁታልና ይረዱታል በማለት ተሐድ ያደረገ እንግዲህ በግልጽ ያው ተቃውሞ የሚፈልግ ሰው ይቀጥል እኔም ትራየን ቀጥላለሁ አንተም ቀጥላለህ ሶስቱንም ቡድን በመረጠው መንገድ እንዲቀጥል ጋበዘው ማለት ነው። አንተም በነብይነት ማንንም ሳትፈራ ታውቶች በሙሉ ዋጋብስ መሆናቸውን ያውጀት ከጥ ያንተ ተቃዋሚዎችን ደግሞ እናደናቅፋለን ካሉ በእነሱ ላይ ያለውን ዘመቻዬን ቀጥላለሁ እኔም ደግሞ ነብይን ልስጥ ያበቃ አደናቅፋለሁ ብሎ የሚነሳውን ሰው ዝም ብዬ አላየውም ዋጋውን ሰጣዋለሁ በማለት ግልጽ ፍጥጫ ውስጥ ገቡ ማለት ነው። እና ከዛ በኋላ በማንኛውም አደባባይ ተረታቸውን ነፍተው አፋቸውን ከፍተው መናገር ጀመሩ። ያን ለማደናቀፍ የሞከረው ሁሉ በተለያየ አደጋ እየተመታ ቀጠለ ማለት ነው። ወለቀዲን አለሙ አነከ የዚቁ ሰድሩከ ቢማ የቁሉን አለ። እኛ በእርግጥ እናቅልሃለን ያ መሐመድ አላቸው። እነዚህ ተቃዋሚ ጥላቶች ያንተን ስም በማጥፋት የተለያየ ስልቶችን እየተጠቀሙ አንድ ጊዜ እርድ ነው፣ አንድ ጊዜ አወናባጅ ነው፣ አንደኛ ተረተኛ፣ አንዳንዴ አዝማሪ ነው እያሉ የሚዘላብዱትንና የሚለፈልጉትን ሁሉ ከአንተ በበለጠ እኛ እናቀዋለን። አንተ ሳጠገብ ሲሆኑ ነው የምሰማቸው። እኔ ግን በቅርብም በሩቅም በምስጢርም በጃሃድም የሚያስቡትንም የሚናገሩትንም ስለማቀው በአንተ ላይ የሚያደርጉትን እንቅስቃሴ የማላቀው አይምሰልህ፣ በሚገባ አከታተልቸዋለሁኝ ነው። በመሆኑ አንተ ተልእኮህን ብቻ እያደረግ በትርፍ ጊዜ ደግሞ ፈቀድ ቢሃም ቢረቢከ ጌታህን ከማመስገን ጋር አጥራው። እነሱ ልጅ አለው ወላጅ አለው ሸሪክ አለው እያሉ በሽርክ ሲጨማለቁ አንተ ደግሞ ለእኔ ልጅ ወለኝ ውለድ ወለም የኩለው ሆነ አህር ላይ ተገንዝ ወሰኑ ልአሊም ስብሓናላህ አልሐምዱሊላህ ወላኢላሃ ኢለላህ አላሁ አክበር እያል እኔም በማመግዘትና በማወጀት ቀጥል። ወኩም ሚነሳጅዲን በተጨማሪም ደግሞ ለእኔ ለጌታቸው ከሚሰግዱትና ከሚጨፉት ባሮቼ ሁን። በፈራይድም ሆነ በስነን ሰላትን አብዛ። ይህን እስካደረክ ድረስ እኔ ለጥላቶች አለሁ አላቸው። ወአቡድ ረበከ በአጠቃላይም በተለያዩ የኢባዳ አይነቶች ጌታህን ተገዛና አምልክ። ሀታ የእትየከል የቂን የመጨረሻው ሞት መጥቶ ከዚች ምድር ላይ እስከሚወስድ ድረስ ሰለቸኝ ደከመኝ ሳትል ያለማቋረጥ ጌታህን መገዛት አለብህ። በአንድ በኩል ተልእኮህን ለማድረስ ማንንም ምንም ሳትፈራ ተተናገር፣ በሌላ በኩል ጌታህን ታወጀስና ታመጎዝ። እንደገና ደግሞ ኢባዳህን ሰለቸኝ ደከመኝ ሳትል ካደረስ ግዴታህን በሙሉ ተወጣ ማለት ነው በየዘርፉ። ይህን እስካደረክ ድረስ ደግሞ እኔ ቢልንና እቲልን ለአንተ አደርጋለሁ፣ ውድቀትንና ውርደትን ለጥላቶች አደርግላቸዋለሁ በማለት ቃል ገባ። ሁሉንም እንዳሰበውና እንደተናገረው አደረገና ፈጸመ ማለት ነው። بسم الله الرحمن الرحيم أتى أمر الله فلا تستعجلوه سبحانه وتعالى عما يشركون ينزل الملائكة بالروح من عمره على من يشاء من عباده أن أنذروا أنه لا إله إلا أنا فاتقون خلق السماوات والأرض بالحق تعالى عما يشركون خلق الإنسان من نطفة فإذا هو خصيم مبين سورة النحل مكية وآياتها 28 و100 النحل مكية والردي 6 هنا مدوى هيا 8 أنتك الشالوبة وهذه السورة تركز موضوعاتها الأساسية في العديدة الكبرى እንደተለመደው የመካ ስራዎች ታን ቀደም በተደጋጋሚ እንደተባለላቸው ሁሉ ልዩ ትኩረትና ክብደት የሚሰጡት ስለ እምነት ነጥቦች በመሆኑ እሷም እንደ ጓደኞቿ ስለ እምነት ነጥቦች ልዩ ትኩረት ትሰጣለች ማለት ነው። እና ከነዛ ነጥቦች መካከል ኡሉሂያ አንደኛውና ዋነኛው ነው። የአላህ ስብሓነሁ ወተዓላ ብቸኛ ተመላኪነትን በማስመልከት ብዙ ትደረድራለች። ወልዋ አላህ ደግሞ ስብሓነሁ ወተዓላ ፍቃዱን ለማሳወቅና ህዝቦችን ወደ እርሱ ለመጥራት የሚያስተላልፈውን መልእክት በነቢያቶች አማካይነት ያሰራጫቸውን መልእክቶችን ትዳስሳለች። ወልባት ወኑሱር ሰዎች ደግሞ በዚህ ምድር ላይ ለተወሰነ ጊዜ ከቆዩ በኋላ ይሞቱና ወደ ምድረ ከርስ ይወርዳሉ። ከዚያ በኋላ ደግሞ ከዕለታት አንድ ቀን ዓለም ፍጻሜ ላይ ስትደርስ ከየመቃብራቸው ተነስተው ይሰባሰቡና የስራ ዋጋቸውን ያገኛሉ የሚሉት ነጥቦች ዋናዎቹ ሆነዋል ማለት ነው። ወይላ ጃኒቢ ዛሊክ በተጓዳኙም ደግሞ ተተሐደቱ አንደላይ ቁድረት ወልዋህዳንያ الله بذاتم ونا بصفات بسمن ببار بسلطانو اجارنا اجتا يللو اندغنا كلوتاونا حيلو تبغو وجر يللو مهونونم بتچماري كاسرداللچ مالك انا تنزي كماسرجاوچو متاكل يتلاجو يا عالم زرفوچن تداسسالچ ለምሳሌ የምድርንና የሰማይን አፈጣጠር የባህርን የጋራ ተራራን እንደገና የወንዝ የሸለቆ የጅረት ውሃ የነ የበቃዎችንና የአዝመራዎችን የአትክልቶችን አይነት ከዋክብትን ሌሊትንና ቀንን ብርሃን ጨለማን የመሳሰሉትን ሁሉ በማካተት እነዚህ ሁሉ ስለ አላህ ምንነትና ማንነት የሚያረጋግጡ የሆኑ ቋሚና ተጨባጭ መረጃዎች ናቸው በማለት ታስተዋውቃለች ማለት ነው። فنالت السورة الكريمة بالبدء أمر الوحي الذي كان مجال إنكار المشركين جناك من نشوها الكبابي بجيجو ينبرو الطاوتاو يعنناك هادي وشي يمكرا كري عنا يموزا جبيا نتبع درجو ونات اندال هنا بسفيو إنا الزرنا يواجبت ينبرون يوحي هنيتا بدنيا تكرا ستاع الاجتماع نبيو عليه الصلاة والسلام الله لفوينيال በየለቱም ከሱዘንዳ መመሪያ ይደርሰኛል ብለው ሲነግሯቸው እሱ ከማን በልጦ ከኛ መካከለ ለዚህ አይነት ደረጃ ይበቃል ሊሆን አይችልም ሙሸት ነው ቅጥፈት ነው ወይም ደግሞ ሟርት ነው የጥንቆላ ዘይቤ ነው በማለት ይከራከሩበት የነበረውን ወህይ በሚገባ ተገልጸዋለች ማለት ነው። ወስተጀሉ الرسول ان يسيهم بالعذاب الذي خوفهم به እና አንተ እንደምትለው ከሆነ ወነካ አንተ ያላህ መልእክተኛ እኛ ደግሞ ጸረ መልእክተኛ ሆነን ከሆነ እስቲ ድርስባችኋል ይያል ከምትይዘውና የምታፈራራን ቅጣት አምጣና አፈጽምብን ይያሉ ያፈጡና አንገራጡ ምናባራ ማለት ነው። ወኩለማ ተአኸረ አዳሙ ዛዱ ሲጃለን እና እንዲመጣ የሚጠይቁት ቅጣት በዘገየ ቁጥር ውሸቱን ነው የሚለው ጥርጣሬያቸው ይያጀለ የብሱን ደግሞ መወትወቱ ይቀጥሉበትና ይጨምሩበት ነበር ማለት ነው። ያው በቀደምኛ በሙቂሎች አንተ እውነተኛ ከሆን እስቲ አስጠፋን ብለን አልነበር የታለ ያጠፋን ምንም አንሆንም አሁንም እያሉ ይቀጥሉ ነበር ማለት ነው። ወለቀድ ሀደፈት ሱረቱል ከሪማ ኢላ ተክሪሪ መብደኢ ወህዳንየቲላህ ከዚህ በመቀጠል አላህ ስብሓነሁ ወተዓላ ማንንም ምንንም የማይመስል በሁለንተና ይዘቱ ከፍጥረታት ሁሉ የተለየና የላቀ መሆኑን የሚያረጋግጡ መረጃዎችን ትደረድራለች ማለት ነው። የልፊቱል አንዳር ኢላ ቁድረቲላህ አልዋሂድ አልቀሃር አላህ ሱብሃነሁ ወተዓላ በችሎታው አቻና ወደር የሌለው መሆኑን እሱን ያረገው የቻለውን ነገር ሁሉ ሌሎች ሊያደርጉ ያልሞከሩ መሆኑን የሚያሳዩ የተለያዩ የፍጥረታት ክፍሎችን ታስተውለናለች ወይም ታስጎበኘናለች። فخاطبت كل حاسة في الإنسان بسو لجوز تيال له واسات الهلو كان ناجرا وعده جرم بتفتر اللت على ما يتكفت النايات جام عين من ملكة ياستول اللبن بمجباهن يتوشن ياجنا زبنا يا مساكر الجني داج اغرمني الرامج كلهم أكال هلو الله سبحانه وتعالى يمني نجرونا يمني نسرون نجر ሆነት መሆኑን ለማረጋጋት የበኩሉን ርብርቦች ያድርግ በማለት ሁለንተና የሰው ስሜት ነው የምትጋብዘው ወደ ተወሂድ ማለት ነው። ثم تتابع سورة الكريمة تذكرنا سجنة جزر الكفر بن عن الله الله سبحانه وتعالى فطرت ملوء أكال الناس يمتين النسفت كذا يمي بلاو يمي تستاو يمي لبسو يمي عجيت أو النقر هدو لبسوت بجو إرميه يبابزو عمد عترميه دمو عم بشافت يا الله سبحانه وتعالى سري يالتكبل النابة فكادي يالتمر رأي ونهم كهادي جزمو ودسيت موالي تاهو إبتعام يمي كفا مهومون أو ستا تستنى كتاب لشمالتهم الله يوالا لكم غيثاكم والله قدر ملك يما يساتي ونسو بكهادي النسو يمي كتر وستأياك الناس يمي كبدكبر تستاوك النا تستنى كتاب لشمالتهم. وختمت السورة الكريمة بأمر الرسول بالدعوة إلى الله بالحكمة والموعظة الحسنة ወደ መጨረሻ ማካባቢ ነቢያችን አለይሂ ሰላቱ ወሰለም የሰው ልጆችን ይዘውለት ወደ መስቁት መልካም እድልና ጸጋ በጥበብና በስልክ በለዘብተኛ አያያዝ እንዲጠሯቸውና እንዲያግባቧቸው ታዛለች ማለት ነው። ሀቅ ነውና መቀበል አለበት ብሎ እንዲሁ በማመናጨቅና በማመላለስ ሳይሆን አላህ እንግዲህ የሰጣቸውን ጸጋ ለሰዎች በጣም በጥሩ አቀራረብ ሰዎችን በሚስብና በሚማርክ መልኩ እንዲቀርቡና እንዲያስረዷቸው ተመክራቸዋለች ማለት ነው። ከዛውም ጋር ደግሞ ተቃዋሚዎቻቸው የተለያዩ አላስፈላጊ ምላሽ ይሰጧቸው እንዳይበሳጩና ተስፋ እንዳይቆርጡ ሶብር እንዲያረጉም ትጠይቃለች። ወላፋ አማ ይልቃሁ ሚነል አዳ በጂ ሪሳላቸውን ወይም ተልኳቸውን በማድረስ ይዘት ላይ የተለያዩ ቅፋትና ችግሮች ቢያጋጥሟቸውም ጥላቶቻቸውን በመበቀልና በእነሱ በመናደድ ጥፋትና ውድቀታቸውን እንዳይመኙ በትዕግስትና በማስተዋል ሰዎቹ ባያውቁ ነው እያሉ ሰዎቹ ወደ መልካምና ወደ ጥሩ ሁኔታ የሚመጡበትን ሁኔታ ያለመሰልቸትና ያለማቋረጥ እንዲቀጥሉ ትመክራቸዋለች ማለት ነው። እና እሳቸውን በዚህ መልክ እንግዲህ መመሪያ በሚሰጥበት ጊዜ አላህ ሱብሃነሁ ወተዓላ የእሳቸውን ዓላማ አንግቦ የሚከተል ሙስሊም ወይም ዳዒ የተባለ ሁሉ መሄድ ያለበት የዚህን አይነት ስልት ተከትሎ መሆኑንም እግር መንገዷን ታስታውቃለች ነው። ማታ አምሩላህ የአላህ ትእዛዝ ወይም ውሳኔ ቀረበ ለመፈጸም እየተቃረበ መጥቷል በላቸው ይላል። ሰላተ ተሰጅዱ ከመሆኑም ጋራ ያ ወደፊት ይፈጸማል የተባለው የቀጠሮ ዕለት ወቅቱ ደርሶ እስከሚፈጸም ድረስ ነቢዩን የታለ ይመጣል ያልከው ነገር የመጣው እያላችሁ አታዋቁትና አትወድሙት። አላህ ሱብሓነሁ ወተዓላ አመጣዋለሁ ያለው የቂያማ ቀን ያው የዓለም ህብረተሰብ የሥራ ዋጋውን የሚያገኝበት ዕለት እየቀረበ መጥቷል። ካለፈው የዓለም እድሜ አኳያ ሲታይ ወደፊት የሚመጣው የቀረው ጊዜ በጣም ጥቂት ነውና ተቃርቧል መጥቶላችኋል ይላል። ግን ስላችሁ ግን በጣም በሚቆጠሩ ቀናትና ወራት የሚፈጸም መስሏችሁ ትንሿ አላደር ካላችሁ በኋላ መጣ ደረሰ ብርሃን ነበረ የታለቀማ የደረሰው ብላችሁ እንዳትወተውቱት ነው የሚለው። ሱብሓነ እና አላህ ሱብሓነሁ ወተዓላ ማንኛውንም ፍጡር ከመምሰልና ከማንኛውም ድክመትና ጉድለት የጠራ ንጹህና ፍጹም የሆነ ጌታ ነው። ወተዓላ ከማንኛውም ደግሞ ሀያል ነኝ ከሚል ሁሉ የላቀና የደነቀ ነው። አማ ይሽሪኩን ጣዖታውያን ከሚያጋሩበት ነገሮች ሁሉ እንግዲህ የሰው ልጆች በአላህ በጌታቸው የሚያጋሯቸው የተለያዩ ነገሮች በጣም ብዙ ናቸው። እኩሎቹ ሰዎችን ያው ነቢያቶችን እንዲሁም አዲዶች ትልልቅ ሰው የሚባሉትን፣ ሌሎቹ ደግሞ ይሻላልን ብለው መላይቆችን፣ ሌሎቹ ደግሞ ጅኖችን፣ ከዚያም አልፎ ሸያጢኖችን፣ እንደገና ደግሞ እንስሳትን፣ ነፍሳትን፣ እጽዋትን፣ እንጨትን፣ ድንጋይን፣ የአለትን፣ ጅረትን ሰው ያላመለከው ነገር የለም በዚህ ምድር ላይ። እና እነሱ እንግዲህ ለአምልኮት ይበጃል ብለው ከሚመርጡትና ከሚመልኩት ለማጋራት ከሚደረድሩት ነገር ሁሉ በማንኛውም ይዘትና መልኩ አላህ ሱብሓነሁ ወተዓላ ከሁሉም የላቀና የበለጠ አቻና ወደር የሌለው ጌታ ነው። ታዲያ እንዲህ አይነቱ ፍጹም የሆነው ጌታ ይሆናል ይፈጸማል ብሎ የወሰነውን ነገር ሌላ የሚገስሰው ወደረኛ የለምና ያ ይመጣል ያልኳችሁ ነገር ለመድረስ ተቃርቧል። ሆኖም ለተወሰነ ጊዜ ሊውል ሊያድር ይችላልና እስከዛው ነቢዩን ጌታ አለ ይመጣል ብላ የነገርከን ነገር እያላችሁ አታዋቁትና አትወድቡት ይደርስላችኋል ይላል። ይህ የተባለበት ምክንያቱ እቅፈረበት ሳት ወንሸቀል ቀመር የሚለው አያ በሚወርድበት ጊዜ ይህን ሲያነቡላቸው ሙሽሪኮቹ በጣም ተደናግጠው ነበረ። ያቺ የቀጠሮ ሁለት ሰዓት ደርሳለች፣ ለመድረሷም ተጨባጭ ማረጋገጫው የጨረቃ መከፈል ነው ሲሉ ጊዜ ልክ በዛው ሳምንትና ወይም በወሩ ውስጥ ሌላ ተከታይ የዓለም ነውጥ ይመጣል ብለው ተደናግጠው ነበረ ኩፋሮች። ግን ትንሽ ከተሰነበቱ በኋላ ቀርቧል ደርሷል ያለው ነገር የት አለ በማለት እንደገና ማስተባበል ጀመሩ ማለት ነው። እንዲሁ ዝም ብሎ ለማሸበር የሚያደርገው እንጂ እሱ ይሆናል የሚለው ነገር ሁሉ መች ይፈጸማል እያሉ ሰዎችን እንደገና እንዲክዱና እንዲያስተባብሉ ዘመቻ ሲከፍቱ ጊዜ ይህንን ተጨማሪ የአያ አመጣ። ያ ይመጣልና ይደርሳል ብሎ የነገራችሁ ነገር አሁንም ደርሷል ተቃርቧል። ሆኖም እናንተ በምትገምቱት ፍጥነት በተወሰኑ ቀናቶች ወይም ወራቶችና አመታቶች ካልደረሰ ውሸት ነው ማለት አይገባችሁም። ያው ቀጠሮዎች ከሚደርስ ድረስ ጠብቁ፣ እሱ ግን መቅረቱ የማይታሰብ ነገር ነው በማለት አረጋገጠ ማለት ነው። ዩነዚሉል መላኢከተ ቢሩሂ ሚን አምሪሂ አላህ ደግሞ ሱብሓነሁ ወተዓላ ፍቃዱን ለሰው ልጆች ለማስተማርና ለማሳወቅ መላእክቶችን ወህይን ራእይን አስይዞ ወደ ምድር ዓለም ይልካቸዋል ይላል። ሩህ ማለት ወህይ ማለት ነው። የአላህ መልእክት ምን አምርህ በፍቃዱ መልእክተኞችን መላእክቶችን ወህይን ይዘው መልእክቱን ይዘው ወደ መሬት እንዲወርዱና ከሰዎች መካከል ለተመረጡት ነቢያቶች እንዲያስተላልፉ ያደርጋል ነው። አላ ምን ይሻው ምን ኢባዲሂ ከሰዎች ከባሮቹ መካከል ወህይ ተወካይ አድርጎ የሚሰይመው እሱ በየሻው የሆነውን ብቻ ነው። ከሰዎች ተቋሚ አስተባባሪ አያስፈልገውም ነብዩ ሲመርጥ ማለት ነው። እሱ ራሱ በፈቃዱ ከፍጥረታት መካከል እገሌ ነብይ ይሆናል ብሎ የመረጠውንና ያሰበውን ይሰይምና ከዛ በኋላ ከሰማይ ደግሞ መላእክቱን ይመጭብለታል። ያ መላእክት ከጌታ የተቀበለውን ራእይ ወይም መመሪያ በቀጥታ ከሰዎች መካከል ለተመረጠው ነብይ ያወርድና ያሰራጫል ማለት ነው። እና በተደጋጋሚ እንግዲህ እነዚህ መላእክቶች የሰማይ ተወካዮች ለምድር ተወካዮች ሁለቱም ሩስል ይባላሉ። የሰማይና የምድር መልእክተኛ የሰማው ከአላህ በቀጥታ ተቀብሎ ወደዚህ ይዞ የሚወርድ ነው። እሱ ይዞ እንደወረደ ግን ለሰው ልጆች ቀጥታ አያሰራጭም መላእክቱ። እንግዲያሳ ከሰው ልጆች መካከል የእነሱን ባህልና ልማድ አነጋገር የሚችለውን የራሳቸውን ወገን አላህ ሱብሓነሁ ወተዓላ ይመርጥና ለዛ ለተወካያቸው ነው የሚያደርሰው መላእክቱ ማለት ነው። እና ያ ተወካው ከተቀበለ በኋላ በራሱ ቋንቋና ልማድ ለሰዎቹ በሚገባቸው ቋንቋ እያብራራና እየተነተነ ያቀርብላቸዋል። በዚህ መልክ እንግዲህ ከጥንት ጀምሮ በተከታታይ በየዘመኑና በየሀገሩ ይላኩ የነበሩት ነቢያቶች ዋናው የመልእክታቸው መነሻና መሰረቱ ምንድነው ብትሉ አንአንዚሩ አንሁ ላኢላሃ ኢላ አነ ፈተቁ። ለሁሉም ነቢያቶች አላህ ሱብሓነሁ ወተዓላ የመልእክታቸው መስፈቻና ዋና አንኳር ያደረገው እናንተ የኔ መልእክተኞች ሆይ የሰው ልጆችን አስጠንቅቋቸው ይላል። ምንድነው የሚያስጠነቅቃቸው? አንሁ ቁም ነገሩ ላኢላሃ ኢላ አነ ከኔ ከካሊቀ ሰማዋት ወአርድ በስተቀር ሰማያትንና ምድርን በውስጥና በዙሪያቸው ያሉትን ፍጥረታቶች ካስገኘው ከአንዱና ከብቸኛው ከኔ በስተቀር እውነተኛና ትክክለኛ የሆነ ተመላኪ ጌታ የላችሁም። በመሆኑም ፈተቁ እኔን ጌታችሁን በተለያዩ ነገሮች እንዳታጋሩና እኔ ጋር እንዳትጣሉ ተጠንቀቁ የሚለውን ነገር ነው ለሁሉም ነቢያቶች መነሻ ነጥብ የሚያደርገው። እና ሁሉም ነቢያት እንግዲህ መርኋቸው ላኢላሃ ኢላላህ ነው ማለት ነው። ይህም ደግሞ በቀጥታም ሆነ በተዘዋሪ ህይወት ያለውንም ሆነ የሌለውን ከአላህ ሌላ ያለን ነገር አምልኮት መስጠት የለባችሁም። ሁሉም አምልኮት በጥቅሉ ለአንድ አላህ ብቻ ነው መዋል ያለበት፣ ሌላው ግን ፍጡር በመሆኑ አምላችሁን ሆነው መሰለት ያለበት የሚለውን ነው ሁሉም ነቢዮች እንዲያስተምሩ ያደረግነው ይላል። ኸለቀ ሰማዋት ወልአርድ ቢልሐቅ አላህ ብቸኛ የዓለም ባለቤትና ተመላኪ ለመሆኑ ምንድን ነው ማስረጃው ብትሉ ከማስረጃዎቹ አንዳንዶቹን ጎላ ጎላ ያሉትን መጠቆም ይቻላል። ከነዛም መካከል ሰማያትንና ምድርን በትክክል አላህ ስብሓነሁ ወተዓላ ፈጥሯቸዋል፣ አስገኝቷቸዋል። ሰማይና ምድር መኖሩን የሚጠራጠር ሰው የለም። ሁሉም ሰው እነዚህ ሁለት ግዙፍ ዓለሞች መኖራቸውን በማመን ይስማማል ማለት ነው። ታዲያ እነዚህን የመሰሉ ፍጥረታቶች ማን ነው ያስገኛቸውና የገነባቸው የሚለው ጥያቄ ከተነሳ ግን ከአላህ በስተቀር እኔ ነኝ የሚ